الحمد لله رب العالمين، حمدا كثيرا طيبا مباركا فيه كما ينبغي لجلال وجهه ولعظيم سلطانه، وأشهد أن لا إله إلا الله وحده لا شريك له، وأشهد أن سيدنا ونبينا محمدا عبده ورسوله. اللهم صل وسلم وبارك على عبدك ورسولك سيدنا محمد وعلى آله وأصحابه ومن اقتفى أثره واهتدى بهديه إلى يوم الدين. كبران تملكاتو تشاچن سلا نبي الله إبراهيم عليه السلام نو يتمامارن يالنو يساچو تاريخ لنيا بتام بركاتا نغروچن يمياستمرن يدعوا هيدتن يمنماربتنا የነቢያት አባት የሆኑትን የታላቁ ነብይ የህይወት ጉዞ የምንመለከትበት ትልቅ ትምህርት ነው። ስለዚህ በጥሞና ትኩረት ሰጣችሁ እንድትከታተሉ ከወዲሁ እጋብዛችኋለሁ። ኢብራሂም አለይሂ ሰላም በብዙ ፈተናዎች ተፈትነው ፈተና ያለፉ ናቸው፣ ያልተበገሩ ናቸው። በኒዕማውም በኩል ደግሞ አላህ ሲዘረጋላቸው ያልቆጠቡ ትዛዙን ሙሉ ለሙሉ የፈጸሙ ህይወታቸውን ለአላህ የሰጡ ልጃቸውን ለአላህ የሰጡ ናቸው። ልጅህረን እረድ ሲባሉ ፈቃደኛ ነበሩ፣ እሳት ላይ ሲወረወሩ ደስተኛ ነበሩ። ስለዚህ አላህ ስብሐነሁ ወተዓላ ወኢዝ ብተላ ኢብራሂም ረብሁ ቢከሊማቲን ፈአተመሁነ፣ በትእዛዛት ጌታው ኢብራሂምን ባዘዘው ጊዜ የነበረውን አስታውስ፣ ሁላቸውንም ሳያጓድል ሙሉ ለሙሉ ፈጸማቸው ይላል። ወኢብራሂም አለዚ ወፋ፣ ሁሉን ቃል ያሟላው ኢብራሂምም ይወደስ ይዘከር እያለ ነው የሚያወድሳቸው። ኢብራሂም በሁሉም ማለት ሰማያዊ መሰረት ባላቸው እምነቶች ዘንድ ተቀባይነት ያላቸው፣ በሁሉም ዘንድ ተወዳጅ የሆኑ ታላቅ ነብይ ናቸው። ይሁዶች አባታችን ይሏቸዋል፣ ነሳራዎችም እንደዚሁ፣ እኛም ሙስሊሞች አባታችን እንላቸዋለን ማለት ነው። ሚለተ አቢኩም ኢብራሂም ሁወ ሰማኩሙል ሙስሊሚን ብሎ ይገልጽልናል። የአባታችሁ ኢብራሂምን መንገድ ነው የምትከተሉት፣ ሙስሊም ብሎ የጠራችሁ እሱ ነው ይላል። እነኚህ ሁሉ ኢብራሂምን በሚያወድሱ ጊዜ በፍቅርና በክብር ነው የሚያነሷቸው። አላህ በቁርአኑ የነቢያት አርአያ አድርጎ ሰይሟቸዋል። የነቢያችን ሰለላሁ ዐለይሂ ወሰለም አርአያም እንዲሆኑ መርጧቸዋል። أن اتبع ملة إبراهيم حنيفا إلى التوال يا موحدوچنا يتقيوچ مري يهونوت إبراهيم عليه السلام هيوتاچو لتنا قرآن ياسكمطو አንዳንድ ነገር በደንብ ለጤን ይገባዋል። በተለይ የዳዕዋን ህይወት መኖር የሚፈልጉ ሰዎች ረጋ ብለው የኢብራሂምን የዳዕዋ ህይወት ማንበብ ያስፈልጋቸዋል። ለዚህ ነው እንግዲህ በዝርዝር ማቅረብ እንኳን ባንችል ጎላ ጎላ ያሉትን የኢብራሂም ህይወት አካል የሆኑ ታሪኮችን ቁርአንና የነብዩን ሰለላሁ ዐለይሂ ወሰለም ሱና መሰረት በማድረግ እንዲሁም አንዳንድ የታሪክ መዛግብትና መጻሕፍቶችን በመመልከት ትንተና ለመስጠት ተዘጋጅተን ዛሬ ተገናኘነው። ስለ ኢብራሂም ልደት፣ አስተዳደግ፣ ቤተሰብ፣ የወገኖቻቸው ሁኔታ፣ የህዝባቸው ሁኔታ፣ እምነታቸው፣ ባህላቸው፣ ስልጣኔያቸው የዚያ ህዝብ ማለት ነው ምን ይመስል እንደነበረ እንመለከታለን። ኢብራሂም የተወለዱት ባቢል በተባለ አካባቢ ነው፣ የከልዳን ህዝብ መኖሪያ የነበረው ማለት ነው። በመጽሐፍት ባለቤቶች ዘንድ ዘዳግም በተሰኘው ሲፍርና የሳይንስ ሊቃውንቶች ምድርን እየቆፈሩ በቅርሶች ላይ በሚያደርጉት ምርምር መሐከል በተደረገ ንጽጽር መሰረት نعلم ان عهد ابراهيم لا يعود الى الالف الثاني قبل المسيح ከክርስቶስ በፊት ከ2000 ዓመት ገደማ አካባቢ ይቀድማል ተብሎ ይታሰብ የነበረው እንዳ ሳይሆን 19 ምዕተ ዓመታት ያክል ወይም ደግሞ 17 አካባቢ ይርቅ እንደነበረ ነው የተረጋገጠው። ኡር የተባለችው የከልዳን ምድር የኢብራሂም አለይሂ ሰላም የልደት ቦታ ናት። هي مهد ابراهيم وهي التي تعرف اليوم باسم المغير مغير በመባል በዛሬው ጊዜ ትታወቃለች ያቺ ቦታ ማለት ነው። በዲጅላና በፍራትስ ተፋሰሶች ዳርቻ አካባቢ في السهل الى الجنوب በስተደቡብ አካባቢ ሜዳማው ላይ የነበረ ቦታ ነው ማለት ነው። ከዚያም የመጽሐፍ ባለቤቶች እንደሚሉት ኢብራሂም አለይሂ ሰላም ከወላጅ አባታቸው ጋር ሆነው ከዚች ምድር ወደ ሐራን ምድር ተሰደዋል። ከሁለቱ ተፋሰሶች ራቅ ብለው ማለት ነው። የአረበኛ መዛግብቶች እንደሚያመለክቱት ኢብራሂም አለይሂ ሰላም የተወለዱት በባቢል ምድር ነው። ياقوت الحموي يتبالوت يجغرافي ليك اندالوت انها بين دجلة والفرات وهي التي يقال لها السواد بمالات اسكم متوال نمروز ابن كنعان ابن كوش يبال ينبرة عند نقص بنبرة بتنا بنقص بس زمن نو ابراهيم عليه السلام ازياء كوابلا يتقين يتمالن يبابل هزب سلطاني بعراق مدر لاي ጎላ ብሎ ይታየ ነበርም በዚህ ዘመን ነው። በባቢላ አካባቢ የተቀመጡት ባቢላውያን የመጀመሪያ አይደሉም። ከነሱ በፊት ነብዩላህ ኑህና ወገኖቻቸው እዚያ አካባቢ ላይ ይኖሩ ነበር። እንደውም ያና አካባቢ ያለሙት ኑህ ናቸው ወይም ደግሞ የኑህ ወገኖች ናቸው ተብሎ ይነገራል። قال ابن عاشور رحمه الله وقوم ابراهيم عليه السلام كانوا من الكلدان كلدان كم يبالو حزبوچ ناتچو ابراهيم حزبوچ وكان يسكن بلدا يقال له كوسا كوسا تبلو ميطرا بوتا لاي ابراهيم ينورو نبره وين بتورات اطرار اور الكلدان تبلو يطرال زاري اورفا وين دمو الروحا تبلو ميطراو اكبابي مالنو ابراهيم عليه السلام زي بوتا ينورو كنبره غزي بوحالا ود حران بلوم ود شام اگر مالتنو تسدوال اذهب من ارضك ومن عشيرتك ومن بيت ابيك الى تشيلال سفر التكوين لي كمدره كبيت سبوچ ماكلنا كاباته مندر وطانا ود حران تغواز تبلو تعززو كحران دمو يكنعان حزبوچ مدر نو صابئا يميبالوت يمنت كفلوچ ازي اكبابي نورو نبر بيت املكو نبراچو تلقو مثل ويم دمو طاعوت يعملكوت ينبروم ازيه نو انني سوچ كواكبتن يعملكو سوچ ناتچو بكواكبت سمجن مدر لا يتلايو قرصا قرصوچن ويم دمو حاولتوچن سرتاو يعملكواچو نبر بعراق اكبابي ينبروت حزبوچم يا طاعوت املاكي ناتچو يا طاعوتو يزت بالليايم كطاعوتو بلاي دگمو يا امالكتوچ املاك تبلو يتسيمو راسو نغسو نمروز يبال ينبرو سو نو مالت نو بسرو يتلايو طاوتوچ አሉ يبلاي አካሉ ግን ራሱ نمروز نبر مالن نو የሚገርመው نمروز ያማልክቶች አምላክ ብሎ ራሱን ከሰየመ በኋላ ሌሎች አማልክቶች የሱን ስልጣን እንዲጋሩት እንዴት ሊፈቅድ ቻለ የሚለው ሲታሰብ ነው። የዓለማቱ ጌታ አላህ Subhanahu Wa Ta'ala አንተ ገዛ ሲባል እንብ ያለው ከሱ በታች ያሉ አማልክቶች ግን እንድኖሩ ፈቅዶላቸዋል። ይሄን ያክል ጅላጅል ነበር ወይስ እንዴት ፈቀደ? እዚህ ላይ ጥያቄዎቹ ጥያቄው ሲነሳ የተሰጡ መልሶች አሉ። አንደኛው ኑምሩዝም ሆነ በዙሪያው ያሉ መኳንንቶቹና ሹማምንቶቹ ጣዖቶች አምላክ እንደማይሆኑ ይገባቸዋል፣ ጥቅምና ጉዳት እንደማይሰጡ። ናምሩድም ራሱ አምላክ እንዳልሆነ ያውቃል፣ ልክ ፍርዓውን እንደሚያውቀው وجحدوا بها واستيقنتها انفسهم እንደሚለው ይሄ ተሰውሯቸው አይደለም፣ እንደማይጠቅሙ እንደማይጎዱ ያውቃሉ። ግን ህዝቡን በምን ውጥረት ውስጥ ያስገቡት? ህዝቡ የሆነ ነገር ይዞ እነሱ ከሚሰሩት ደባና ግፍ እንዲዘናጋ በአምልኮ ስም ማታለል እንደ አማራጭ የተጠቀሙት ነበር። اراد اي يلهي حزب اللي يتعلل فلقة عن التفكير في القضايا الكبرى المتعلقة بالحكم وإدارة البلاد بزو قزي انجليه اما لك اما انه انبا قلنا نوج يمي التعلل بتنقر لهزب يفلقة اللو باهي ما نتسمكو هنا مكرر رايلات شوم ينسون انتن ما ينكاك هالو هنا بستك اسكو هنا درس مالنو عندو هنو ليلو دقمو عملاك يالو نزين مالك تو جفكدو لانه يعلم انها لا تنافسه السن عندما يقناقنوتنا بسو لاي امس عندما ياوطو غوز اكالات اندهونو سلمياوق لذين يفكدو ويم دغمو راسون املاك بلو يسيمو كامالكتوچ بادرغو براكينا بنسو فقاد نو بلو يميتنتنوم مالو አማ ያማልክቶች አምላክ የሆነው በእነሱ ፍቃድ ነው ብሎ ነው እንግዲህ ምላሽ ሰጥ የነበረው ማለት ነው። بسمها يحكم وهي التي تباركه وتنصبه زعيما እንዲህ አይነት የጣዖት አምልኮ ዝብርቅርቅ አለበት ማህበረሰብ ውስጥ ነው እንግዲህ ኢብራሂም አለይሂ ሰላም የተላከው። ኢብራሂም አካላዊ ገጽታቸውን አስመልክቶ የመጣ ሐዲስ አለ روى احمد ومسلم والترمذي رحمهم الله عن جابر بن عبد الله رضي الله عنهما ان رسول الله صلى الله عليه وسلم قال عرض علي الانبياء فاذا موسى ضرب من الرجال كانه من رجال شنوءه ورايت عيسى ابن مريم فاذا اقرب من رايت به شبها عروه بن مسعود ورايت ابراهيم صلوات الله عليه فاذا اقرب من رايت به شبها صاحبكم يعني نفسه ሙሳንም አይቻለሁኝ የሸኑአ ማህበረሰብ ተወላጅ ይመስላል አካሉ ጠንከር ረዘም ያለ ነበርና ኢሳን አይቻለሁኝ ኢሳ ደግሞ ዑርወት ኢብኑ መስዑድን ይመስላል ኢብራሂምን አይቻለሁ ኢብራሂምን የሚመስለው የናንተው ባልደረባ ነው እኔ ነኝ አሉ ማለት ነው ወራአይቱ ጅብሪል አለይሂ ሰላም فاذا اقرب من رايت به شبها دحيته الى ابراهيم عليه السلام ይሄን ይመስሉ ነበር ማለት ነው እንግዲህ እዚህ ጎሳ አባል የሆኑት ኢብራሂም አለይሂ ሰላም የዘር ሐረጋቸው ሳምንድነው አው ሲባል የታሪክ ሰዎች የጻፉት ነገር አለ ኢብራሂም ኢብኑ ታረኽ ብለው ይጠሯቸዋል ኢብኑ ማሁር ኢብኑ ሳሩግ ኢብኑ ራዑ ኢብኑ ፋሊግ ኢብኑ ዓቢር ኢብኑ ሻሊኽ ኢብኑ ቀይናን ኢብኑ አርፈኽሸድ ኢብኑ ሳም ኢብኑ ኑህ ይሄ ኢብኑ ጀሪር እና ابن الاثير بلوم ابن جوزي يتكسوت يزر حرقنا ابن كثير كزي ما هكال قينان يالون طلو طال كنوح بلا يالو يزر حرق ينوح تاريك لاي أسال لفنوال لنا مدقاق ما يسفل لقم قن قرآن لاي إبراهيم عبات آزر بلوت أرطو طال يتاريك سوچ دمو تاريخي يالونو تاريه ليونت اندي تتاركال በርግጥ የቁርአኑ ተቀባይነት ያለው ሌላ ውድቅ መሆን ያለበት ቢሆንም ምክንያቱን መፈለግ ያስፈልጋል ማለት ነው ለምን እንዲህ አሉ የሚለው ነው ቁርአኑ እንዲህ ይላል يقول الله عز وجل واذ قال ابراهيم لابيه ازر اتتخذ اصناما الهه اني اراك وقومك في ضلال مبين ابراهيم لاباتو ازر طاوتاتن امالكت ادرغهت يزالح اندي اني انتنا وغنوچه ግልጽ በሆነ ጥመት ውስጥ ሆናችሁ ያያዩሃችሁ ነው ምን ነው አሉ ማለት ነው አዘር እንግዲህ ኢብራሂም አባት ነው ማለት ነው ታዳ ታሪክ የተባለው ለምንድነው የሚለውን ኢብኑ ጀሪር አጥበሪ رحمه በሁለት መንገድ አስማምተውታል አንደኛው የግል ስሙ አዘር ነው ታሪክም ይባለም ሌላ ስም አለው ይላሉ ወይ ደግሞ አንደኛው መደበኛ ስሙ ነው ሌላኛው ደግሞ ቅጽል ስሙ ነው ለቀብ ነው احدهما لقب والاخر علم بمالت يملسالو ابن كثير منهم حساب وهذا الذي قاله محتمل الى له አፍታ ቆይታ አረፍት እንወስድና እንቀጥላለን ከኛው ጋር ቆዩ እንግዲህ ኢብራሂም አለይሂ ሰላም ኢብራሂም ابن አዘር ናቸው በትክክለኛው አካሄድ ሌላም ቅጽል ስም የነበረው ቢሆንም ይሄው ማዕና በሐዲስ መጥቶ እናገኘዋለን رواه البخاري في صحيحه عن النبي صلى الله عليه وسلم انه قال يلقى ابراهيم اباه ازر يوم القيامه وعلى وجهه قطره وغبره ابراهيم ازر يتبالون اباتون يقيامالت ياገኘዋል እፊቱ ላይ ጽልመትና አቧራ ሸፍኖት ያገኘዋል ይላል አዘር ብለው ጠርተውታል نابراهيم اباتاچون ياغنيو غزي قيامالت فيقول له يا الم اقول لك لا تعصني ان بيتبلني ني ملهن تقبلني بيال نبر اباتي ايهو زاري انغدي لذي وردت لتبقى نو من يشالحال والجي ياني يالغباني منجي زاري اهون متازني نقبل الله يلاچوال تاريخو بليلا غاطامي مننملسبت يونا رجم نو ابراهيم قتل سما نبراچو اندزحو አበዲፋን ወይም ደግሞ የንግዳ አባት በመባል ይታወቁ ነበር ኢብኑ አሳኪር ከዒክሪማ እንደዘገቡት ማለት ነው አቡዲፋን የተባሉበት በጣም ቸርና

ቅንነቱን አዋቂነቱን ለኢብራሂም ከልጅነቱ ሰጥተነዋል። ቀደም ሲል አለ ከነብይነትም በፊት ብሩህ አስተሳሰብ የነበረውና የማህበረሰቡን የተዛባ እምነትና አመለካከት ክፉኛ ይነቅፍ የነበረ ሰው ነው። ለዚህ ማዕረግ ደግሞ ብቁ መሆኑን እናውቃለን። ወኩና ቢሂ ዓሊሚን ኢላል አላህ ሱብሃነሁ ወተዓላ። ና ኢብራሂም የዳዕዋ ሂደት ብዙ ውጣ ውረዶች ያሳለፈ ነው ማለት ነው። መጀመሪያ ነብይነትን ሲሰጡ መልእክተኝነትን ሲረከቡና ኃላፊነቱ ሲጣልባቸው ወደ ሰፊው ማህበረሰብ ከመሄድ በፊት ወደ አባታቸው ነበረ ቀጥታ ያመሩት። ከአባታቸው ጋር ያደረጉትን ውይይት አላሁ ዐዘ ወጀል ሱረቱ መርየም ላይ በተከታታይ እንዲህ በማለት አስቀምጦልናል። ወዝኩር ፊል ኪታቢ ኢብራሂም እነሁ ካነ ሲዲቀን ነቢያ። በመጽሐፉ ኢብራሂምን አስታውሰው ጻድቅ ነበረ፣ እውነተኛ ነበር፣ ነብይ ነበር። إذ قال لأبيه يا أبتي لما تعبد ما لا يسمع ولا يبصر ولا يغني عنك شيئا. أباتي هوي يما يسمع يما يأينا كمنم نغر أنت اللادن يما يچلن آكال يما التاملكو سلام عندنو استيمال سنستين عالوت بطياكي مجمر دنك طببنو استيراسو ملسوني فلقو مالتنو تزاز كمستت ጠይቆ እንዲከነክነው ማድረግ የተሻለ አማራጭ ነው ብለው ነው። ያ አበቲ እኒ قد جاءني من العلم ما لم ياتك። አባዬ ሆይ ከእውቀት ወደ አንተ ያልመጣ እኔ ዘንድ የመጣ አለ። فتبعني اهديك صراطا سويا። ተከተለኝ እስቲ ባክህ ትክክለኛ የሆነ መንገድን ልምራህ። ያ አበቲ لا تعبد الشيطان። ሰይጣንን አታምልክ አባቴ ሆይ። ان الشيطان كان للرحمن عصيا. شيطان برحمن لا يامس كنت فطر نونا. يا ابتي اني اخاف ان يمسك عذاب من الرحمن فتكون للشيطان وليا. كرحمن بكل هنا قطعه دايداسسهنا يا شيطان وداج انداتهون يسقاه لهنا يالهوتني. قال اراغب انت عن الهتي يا ابراهيم. ለመሆኑ አንተ የኔን አማልክቶች የምትጠላና የምትነቅፍ ብሎም የምትቃወም ነህ እንዴ ኢብራሂም? እስካሁን ሳላውቅህ ለኢለም ተንተሂ ለአርጁመነከ። ከዚህ አቋምህ የማትታቀብና የማትመለስ አማልክቶችንም ከመንቀፍ የማታርፍ ከሆነክ እወግረሃለሁ አላቸው። ወህጁርኒ መልየን ለረጅም ዘመን ራቀኝ አይንህን አይልህ አልይህ አላቸው። قال سلام عليك ساستغفر لك ربي انه كان بي حفيا. دهناهن اللي اباتي جيتاي الله لاني ليو تكرت سلام يسطني يمره زند ما صنوا الله يتارك زند. واعتزلكم وما تدعون من دون الله. جنا ان انتم هنا كالله لا متاملكوتن امالكتوچاچون ارقاچوالو اجللالو كنانتي كنانته. وادعو ربي عسى الا اكون بدعاء ربي شقيا. جيتاين ما صنواالو منالباتم بجيتاي دعاء ادلبس اندمالهون تعلق تصفا لين تصفا درغالو قالونا تلاياجواچو. فلما اعتزلهم وما يعبدون من دون الله وهبنا له اسحاق ويعقوب وكلنا جعلنا نبيا. ሲገለሏቸውና ከአላህ ሌላ የሚያመልኳቸውንም ትተዋቸው ሲሄዱ ግዜ ኢስሐቅና ያዕቆብ የተባለን ሰው ሰጠነ ለኢብራሂም ይላል። ሁሉንም ነብይ ያደረግናቸው ልጆቹ ናቸው ኢብራሂም አለይሂ ሰላም ኢስሐቅና ያዕቆብ። ወወሀብና ለሁም ሚን ረህመቲና ወጀዐልና ለሁም ሊሳነ ሲድቅን ዐሊያ። ከዝነታችን ለገስናቸው መልካም ዝናንም ከፍ ያለን ዝና በመጪ ትውልድ ውስጥ አደረግንላቸው ይላል። ይሄ ታሪክ እንግዲህ የነብዩላህ ኢብራሂም የዳዕዋ አጀማመርን ሂደት የሚናገር ነው። ከምንም በፊት ቀጥታ ወደ ቤተሰባቸው ሄደዋል። አባታቸውን የመጀመሪያ ዳዕዋ አደረጉለት። ሲዲቅ ናቸው፣ እነተኛ ናቸው። ከዚያም አባታቸውን ደሞ ዳዕዋውን ሲያቀርቡለት ከአባታቸው መጀመሩ አንድ ጥበብ ነው። ምክንያቱም ዳዒ የሆነ ሰው ወደ መንደር ሄዶ ወደ ጎረቤት ሄዶ ወደ አገር ሄዶ ለሰፊው ህዝብ ከማውራቱ በፊት መጀመሪያ ቤቱን ማስተካከልና ማጽዳት እንደሚገባ ያስተምረናል። ከዚያ ቀጥለው ደግሞ አቀራረቡ ራሱ አንተ ካፊር፣ አንተ ሙጅሪም፣ አንተ እንዲህ አይነት ብለው የስድብና ዳ ሳይወርዱበት በፊት